እሺ እንግዲህ ቀደም ብላ የተጠየቀው ጥያቄ ምን ነበር? በጣም ያልበኛል እና ያው ለሁላችሁም እንዲጠቅም ብላ ነው እህታችን እዚህ ላይ የተናገረችው። እና ነገሩ ያው ላብት በመታቆት እንግዲህ በተለያየ መልኩ ይመጣል። የጨጓራ ህመም ካለ አንዳንድ ጊዜ ኃይለኛ የጨጓራ ህመም ያለባችሁ ያልባችኋል። ከባድ ድርቀት ካለም ያልባል። የጉበት በሽታ ካለ በጣም ያለባል። የስኳር በሽታ ካለም እንደዚሁ። ይሄ እንግዲህ በተለያየ አካባቢ ሙተራክም የሆነ ባክቴሪያ እሱን ለማጥፋት በብብት አካባቢ በተለይ የሚወጡ አንዳንድ ሽታዎችን ለማስወገድ በላባ ማካይነት ያንን ምን ማድረግ ነው? ኸል ቱፋ ብላችሁ ግዙ ወይም የቱፋ ቪኒጀር። ይሄ የቱፋ ቪኒጀርን ከትንሽ ውሃ ጋር ካደባለቁ በኋላ ሳይበዛ በክዳኑ ለምሳሌ ግማሽ ቪኒጀሩን ወስዳችሁ እንደሆነ ግማሽ ደግሞ ውሃ ታደባልቁበትና በጥጥ የነከራችሁ በብብት አካባቢ መጥረግ፣ ከዚህ ትንሽ አለማብዛት በብብት አካባቢ መጥረግ። እንዲሁም ደግሞ ሎሚ በጣም ጥሩ ነገር ነው። ሎሚን በየጊዜው በብብት አካባቢ ማሸት። ነጭ ደግሞ ሸብ የሚባል አለ፣ እሱም እንደዚሁ በብብት አካባቢ ማሸት። ነገር ግን ያ ጠረን ምናልባት ከመላው ሰውነታችሁ ሁሉ ነው የወጣው ብላችሁ ልባችሁ እንትን ካለ 8 የሚሆን ቢያንስ ትንሽ በጣም የበሰለ ቲማቲም በደንብ አድርጎ ይፈጫል። ከተፈጨ በኋላ በማጥለያ በውሃ በደንብ ይፈጭና በማጥለያ ይጠላል። ማለት ቅርፊቱ ከላይ ተወግዶ ውሃው ብቻ ሲቀር ያንን ውሃ ትንሽ አሁንም ቀጠን ታረጉና በሌላ ውሃ ገላችሁን በዲቶል ሳውና ወይም በአጠቃላይ አንዳንድ ባክቴሪያዎችን የሚገሉ ሳውናዎች አሉ፣ በእነሱ ከታጠባችሁ በኋላ እንደገና በዚህኛው በቲማቲሙ ጁስ መታጠብ ገላን በጣም ጥሩ ነው። እንደዛ አይነት የሆኑትን አላስፈላጊ ሽታ የሚመጣ በሰውነታችን ላይ ያጠፋላቸዋል። በሱ ደግሞ መታጠብ ነው። ገላችሁን በቲማቲም ጁስ እየደጋገሙ መታጠብ ነው። አሁንም ደግሞ በጣም እንደዚሁ እየተደጋገመ የሚበዛ ነገር ከሆነ ከውስጥ እንግዲህ ባላንስድ የሆነ ምግብ አስፈላጊ ነገር ነው። ለምን ብዙ ጊዜ ከውስጥ የምንበላው ነገር ሰውነታችን ማግኘት ያለበት አሊያ ፍራሱ በጣም እንትን ካለው ካነሰው ሰውነት ኤግዞስትድ ይሆናል። ብዙ ጊዜ ድካም ይሰማናል። ስለዚህ ብዙን ጊዜ ፓፓያው በጣም ጥሩ ነገር ነው። ፓፓያና ዘውትሩ ለምን ኤግዞስቲንግ የሆነ ሰውነትን እንዲጠናከር ያደርገዋል። እንዲሁም ደግሞ ይሄ ሻይ አኽደር ውስጣችሁ ያለውንም አሳባችሁንም ይቀዊል። አሳብ ለብዙ ነገር ጥቅም አለው። አታብዙ እንጂ ለምን ከበዛ ሀዲድን ስለሚወስድ አይረንን ከሰውነታችን ስለሚቀንስ ከበዛ ጥሩ አይደለም። በመጠኑ ሻይ አኽደር ውሰዱ። ናዕና ደግሞ ለብቻ ሜንት ተፈልቶ መጠጣትን በጣም ጥሩ ነው። እንዲሁም ደግሞ ብርቱካን ከነ ልጣጩ ጭማቂው ተጨምሮበት ቀጥሎ ደግሞ ልጣጩ ማብሮ ፈልቶ ከቀዘቀዘ በኋላ እሱን መጠጣት፣ የወይን ጁስ፣ የአናናስ ጁስ፣ እነዚህ በጣም ጥሩ ናቸው። እና እንሻላህ በዚህ መልኩ ይጠፋልሻል እንሻላህ እህቴ። እና ያው እንግዲህ አሁን እህቴ መይሙናም እንዳለቻችሁ ጥያቄያችሁን በፕራይቬትም መጠየቅ ትችላላችሁ፣ ሎቢም ላይ ማስቀመጥ ትችላላችሁ። እኔ ያንን ሰብሰብ አድርጌ ባየሁት ሰዓት ጠርቀም አድርጌ አንድ ላይ መልሱን ሰጣለሁኝ እንሻላህ። ጀዛኩም አላህ